ቱም አን ረብኩም ለአላ ብሎ ስለተናገረ ለሱ ያለኝ ጥላቻ በጣም ከባድ ነው አሉ። ስለሆነም አሉ ያኔ ዋው ውስጥ አላህ ሲያሰምጠውና አመንቱ بالآمن أنه لا إله إلا الذي آمنت به بني إسرائيل بلو سينا قرالو جبريل ناتشو لنبياتنا مينا قرالاتشو يعني أفاتشوز مانو أفوز تفرعون أفو لاي دنقاينا أفرن إج أمر نبرالو مكنياتهم الله سبحانه وتعالى رحمة وسفينا ونا يا رحمة السلاء انداي درسبتي الله رحمة انداي متابت اندا زالرق نبر سيلو نبر انا فرعون تقدلا وهو استسمطو عند موتهم ودمو عند تجدلهم سوت شي تراطرو معناتنو سي تراطرو مندنو ميلوت بني اسرائيلوچ انديت فرعونن يمياكل سو يموتال يعني ما موت يميجباو سو ايدلم لسنت عامت سياسقاين قويتو انديوم انا ربكم الاعلى سيل قويتو انديوم دغمو سوتشي يبلاينت اياساياچو لرجم زمن سوتشن سياسدادراچو يكرمو ايي تعلق نغوس يموتال بلن انا منم وشاتنا وبلو سيتراترو الله من هذا الرقاو الله أسمت أونا وها وست قبتو وها وست كاسمت أبوهانا ريساو وها وتفاو مالتنو بحرو من على وقيت الله فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون زاري على الله سبحانه وتعالى أنت لسوت هلو ملكة تأمر النذر قهلا أنت أيتو سوت اندي مكرو مالتنا بانت سوت اندي مكرو النار قهلا مكنياتهم انت الدنيا علي كاني بستقر ليلا جيتا يلن بلا ستفر ستفكر ينبركو سوي منو مستندال نبرك بتام اني زندا قلل سو انهم كلا ما سايت بوها اسمطحالو ودقمو بوها وسط اسغبيتش اسوطحالو انديوم ريساهن اسك زلالم سوچ انداي ادرغوالو علاچونا بلبسو لبسو يا طورنت سيد يلبسوا لبسون كنا لبسوا بحروا تفاونا كلاي تنسففة سووت شلو تملكتوت بعيناتو آيوت مالتنا لمن وإن كثيرا من الناس عن آياتنا لغافلون بزو سووت إن أنت أمر سلم ما يمنو ويدامو كتأمرات سلتزناقو أنت نعيتو اندي مكارو النار قهلن لزينو عربوش منالو بتقام دستن يعمالتالو ወይ ደግሞ የታደለ ሰው ማለት አሉ የሌላውን አይተው የተመከረ ነው አሉ። ደስተኛ ማለት ሌላውን ሰው ላይ የደረሰውን ነገር አይተው የተመከረ ሰው የታደለ እሱ ነው አሉ። በጣም ኺሳራ ውስጥ ያለው ደግሞ ወሽቂዩ ማን ይተዓዘ በነፍሲሂ አሉ። ሸቂ ማለት ደግሞ ወይ ደግሞ የخسረው ወይ ደግሞ በጣም ትልቅ ኪሳራ ደርሶበታል ተብሎ የሚታወቀው ደግሞ ለሰዎች አላህ ምክር ያደረገው እስኪ ተመልከቱ እዩት የነን ሰው ይሄን ሰው እኮ አላህ ለሰዎች የምክር ምክንያት አደረገው አይተው ሰዎች እሱ የሚስራይዳ ስራ እንዳይሰራ አላህ ምልክ ታደረገው ብሎ ለሰዎች ሁሉ ምልክት አላህ አደረገው ፍርዓውንን ማለት ነው። طيب የፍርዓውን ጉዳይ يفرعون قداي بزي أبكا يعني سو يوم وتا ريساون وهاو تفاو كوها بلاي تنسففة ان الناسي تراترو ينبروت بني إسرائيلو چم بقاد بقلس أيو سو يوم تملكتو تريساون أيو اندموتا ماني يوم تراساون لهنا جيتان لهنا بتقام قدرة إليلو سو مهونون الله أسايات شو مندو الله أسايات شو إيهي سبحان الله إيهي يا الله سبحانه وتعالى قدره يمملكته عندي سو معناتنو بهيوت ياله كرات وي دمو كرات يمسمونا وي دغمو يمي كرارك هنا اهن سو يا الله سيمتكو يا واردوال انديت بلون عندي سو بهيوت ياله سونته ايشتم وي دغمو ايغمام جن سو كزي دنيا كلفه بوحالا وي دمو كموت روحه كوستو كوطا بوحالا ايشتال ايغمال ምንድን ነው የሚያመላክተው? ይሄ የሚያመላክተው እኮ ይሄ ሰው ምንም አይደለም وقد خلقتك ولم تكن شيئا بلو الله كزي في ان تناገረ ሁሉ የሰው ልጅ ምንም አይደለም እንደ አንድ عالم سعيد بن المسيب የሚባሉ አንድ عالم እንደ ተናገሩት አንድ ሰው ሲኮራባቸው ታወቀኛለህ እኔ እኮ ከሌ ከሌ ነኝ ብሎ ሲናገሩ አው አቀሃለው አሉት አንተ አሉት أولك نطفة وآخرك جيف عالوت ما جمّر يعملوت ست فترة أنت كزاج كقشاشة وهاي وطاه أهون مدقمو بهيوتي ياله مالثنو بهودو استمت تشكمو قشاشة كموت كدقمو كزي دنيا كالفك مالثنو يانتا ريسا ويدقمو يانتا سونتي يمي قما سويت لسوس لعرات كربية تستلوست لياك وياكو يمي شلونو نهنا من المستعد اللهم مالوت سلزي فرعون يا عمت هلو يا نن زمن هلو إيا تفرا إيا فكرا قويتو بتقرر شاء الله بتقام كلال بمبالو بوها الله واردونا أسمتو موت فرعون كدنيا لاي تقلقل ويدقمو دنيا دنيا لاي اللو تنقرو تشلو كسو تقلقلو مالتنو طبعا طبعا نبيات صلى الله عليه وسلم انت ما قلوت انت سو كدنيا لاي سيموت هلو كدنيا لاي سيموت إما مستريح له وي هي سو رفت هذا الرجال وي رفت هذا الرجال كدنيا تعب كسك أي كمكارا كتش كولو نقرو له ودا آخرة قبته ودا الله ودا الزقاج اللي ودا خير ودا جنة هيدو تقال أقل رفت هذا الرجال وإما مستراح منه وي رقمه عند سو سيموت هي سو بمموتو بزو نقروش كسو تقال أقلو عالو يعني لمسالي إيه سو بدنيا لاي مجرم كهونا عند فرعون عند فاسق كهونا إيه سو بما موتو بزونا قروج سلام يا جنالو بسو مكنات زناب لي تأفاي شلال بسو مكنات يا الله بلاء لي ورد شلال بسو مكنات بزونا قروج دنيا لاي لي سونا كلو شلالو السو بما موتو بزونا قروج رفت عادر رقو تقلاق قلو ومعلتنم طيب إيهن بتملكتا إمام البخاري عند زقبوت كسعيد بن جبير ابن عباس رضي الله عنه أرضاه أن تناقرت مالتنا فرعون فرعون يموت بتك أن يوم عاشوراء تبلو يميتاوك النوالو فرعون الله ياسمت ويدقمو موسى لنا يموسى تكتايوج كفرعون الله نجايا واتاتشو يوم عاشوراء نو عاشوراء تبلو يميتاوك وكعين مالتنا سلزيالو نبي صلى الله عليه وسلم ወደ መዲና ሲመጡ ከመካ ህጅራ አድርገው አይሁዶቹን አለሁም በኒ እስራኤል ዝርያቸው ከበኒ እስራኤል የመጡ የሁድ ተብሎ የሚታወቁትን ሰዎች መዲና ከአረብ ኩፋሮች ወይ ደግሞ ሙሽሪኮች ጋር ሲኖሩ የነበሩትን አይሁዶችን አገኙአቸው እነኛ አይሁዶች አሹራ ይጾሙ ነበር የአሹራን ጾም ይጾሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው ይሄ የምትጾሙት ቀን የምን ቀን ነው በምን ምክንያት ነው ይሄ ጾም የሚጾሙ ብሎ ሲጠይቋቸው ምን አሉ ይሁዶች هذا يوم نجى الله فيه موسى وبني اسرائيل قالوا ይሄ ቀን ቆሉ እኛ የምንጾምበት ምክንያት የአላህን ምስጋና ለማሳየት ነው አላህን ለማመስገን ነው አሉ ለምንድን ነው አላህን የምታመሰግኑት ሲባል በዚህ ቀን ውስጥ አላህ موسانا يا موسان تكتايوش كفرعون تأمات ويدمو كفرعون تأفات نجايا واتاتشو كنوالو يا عشوراك أن بزينك أنو الله موسانا يا موسان تكتايوش الله نجايا واتاتشو لذا مسقانا سيبالالو زاري صومن نصومان لنبنو سيناقرو منالو نبي صلى الله عليه وسلم لصحابو اتاتشو زورالنا أناقرو اتاتشو أن نحن أحق بموسى منكم موسى مالو موسى لن ينمي قربه كنا أنت يبلت لمن كتب على عندنا موسى مسلمنا أن أنت يهودنا ولتنا موسى يا الله ملك تنانا أنا يا الله ملك تنانا سوستنا موسى يا الله سبحانه وتعالى توداجنا عندنا أنت الله يتألاته عيد اللهم إنهم يا الله توداجوا يا الله نبي بمهني سلزيالو أنت أحق بموسى نحن أحق بموسى منكم إنك أنت بلت ودى موسى أننا من منك أربع لموسى سبال إن أنت كم تدرقوا يلك بلت أننا ይሄን ነገር ማድረግ ያለብን አሉና ሰሃቦቻቸውን አዘዙ ማለት ነው ምን እንዲያደርጉ አሹራ እንዲጾሙ ማለት ነው ተግባባን አሹራ እንዲጾሙ ሰሃቦቻቸውን አዘዙ ከዛን ጊዜ ጀምሮ የአሹራ ጾም ለሙስሊሞቹ ሱና ተደረገላቸው ማለት ነው قال النبي صلى الله عليه وسلم أنت أحق بموسى منهم فصوموا. وأصل هذا الحديث في الصحيحين وغيرهما والله أعلم. أن كنسو يبلت موسى لن ننتنو ميك أربعون صوموا بلو صحابو تشاكشون عززو صحابو تشمسومو. إيه حديث بخاري نا مسلموست نا جنوال مالتنو. إيه بزي سيكوم أهون يمن نقباو كموسى كتقل أقلو بهالا بني إسرائيلوش من أدرقو. فصل فيما كان من أمر بني إسرائيل بعد هلاك فرعون عليه لعنة الله. كبني إسرائيل منو كفرعون مموت ويدمو كفرعون كتقل أقلبها لا بني إسرائيل وشن يعقد أماتشو ويدقمو يا درقو تنقر النالن. قال تعالى فانتقمنا منهم فأغرقناهم في اليم بأنهم كذبوا بآياتنا وكانوا عنها غافلين. وأورثنا القوم الذين كانوا يستضعفون مشارق الأرض ومغاربها التي باركنا فيها. وتمت كلمة ربك الحسنى على بني إسرائيل بما صبروا ودمرنا ما كان يصنع فرعون وقومه وما كانوا يعرشون. وجاوزنا ببني إسرائيل البحر فأتوا على قوم يعكفون على أصنام لهم. قالوا يا موسى اجعل لنا إلها كما لهم آلهة. قال إنكم قوم تجهلون. إن هؤلاء متبر ما هم فيه وباطل ما كانوا يعملون. قال أغير الله أبغيكم إلها وهو فضلكم على العالمين. وإذ أنجيناكم من آل فرعون يسومونكم سوء العذاب يقتلون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم. نني أهون يعني ببكوت آيات جست إميا ملاكته الله جل جلاله اندي تارقو أننيا فرعون الناي فرعون تكت آيات جن الله اندات أفاتشو كتناقر بحالا. وأورثنا القوم الذين كانوا يستضعفون مشارق الأرض ومغاربها التي باركنا فيها. نني بمدر لاي بتقام دكاما أدرقو سوو سيج أول توباتشو النا سيزنان وباتشو انديوم سيلكواچو اندبار ያሲያገለግሉ ሲገለግሩ ባቾ የነበሩትን ሰዎችን መሬት እንዲወርሱ አደረግናቸው። ያአላህ ሱብሃነሁ ወተዓላ ኒዕማ ያአላህ ስጦታ ለበኒ እስራኤሎች ሞላላቸው። በሰብር በማድረጋቸው ረጅም አመት በፍርዓውን ስር ኖረው ግን ሰብር በማድረጋቸው ብቻ አላህ ለበኒ እስራኤል ኒዕማው ሞላላቸው። ፍርዓውንና የፍርዓውን ተከታዮችን አጠፋናቸው አለና እንደኛ በኒ እስራኤልና የበኒ የነብዩላህ ሙሳ ተከታዮችን ባህርን እንዲሻገሩ አደረግናቸው። ባህርን ከተሻገሩ በኋላ ፍርዓውን ከሞተ በኋላ ማለት ነው قالوا አሉ የሙሳ ተከታዮች ያ ሙሳ موسى وي يجعل لنا إلها كما لهم آلهة. موسى وي لنيام ليلا أملاك انفلقال لن أنني سووك أملاك اندال لا تشو بلو يهونو سووك كالله بستكر كبتوك انسي قزو ويدامو لكبتوك سيعملك أي تواتشو. منالو بني إسرائيل انها تكتايم يا موسى تكتايم لموسى منالو إنيالو أنني سووك إهين النقر اندقيت هادرقو اندميزو تولو إنيام ጌታን ፈልጋለን እንደዚህ አይነት ጌታ ፈልግልን ብለው ተናገሩ አለ አላህ ጀለ ጀላሉሁ። አሁኑኑ አላህ ፍርዓውንና የፍርዓውን ተከታዮች እያጠፋቸው ፍለፊታቸው እያዩ ማለት ነው ዞር ብለው እዚህ ጋር ደግሞ ሌላ ከብትና ያ ነገር ሲገዛ የነበረውን ሰው ሲያዩ ምን አሉ እኛም እንደነሱ ጌታ እንፈልጋለን ብለው ከአላህ በስተቀር ሌላ ጌታ እንዲደረግላቸው እንዲፈልግላቸው ነቢዩላህ ሙሳ ሲጠይቁ ነቢ ሙሳ ተቆጡና እነኚህ ሰዎች የሚያደርጉት ስራ ወይ ደግሞ የሚያመልኩት አምልኮት የተበላሸ ነው የሚጠፋ ነው እንዴት ከአላህ በስተቀር ሌላ ጌታ ትጠይቁኛላችሁ አላህ ማለት እኮ እንደምታዩት በቀደም እናንተን ከፍርዓውን ነጃ ያወጣችሁ ነው ረሳችሁት እንዴ ያለፈውን ጉዳይ ያለፋችሁበትን ነገር ረስታችሁ ዛሬ እንዴት ከአላህ በስተቀር ሌላ ጌታ ትፈልጋላችሁ ብለው በኒ እስራኤሎቹን ተቆጧቸው ማለት ነው። ስለዚህ የበኒ እስራኤሎች መከራ ከዚህ ተጀመረ ማለት ነው። አልመፍሩድ እነሱ ይሄን ነገር ሲያዩ ከዚህ ነገር መዞር ወይ ደግሞ ፊታቸውን ማዞር ነበረባቸው። እነሱ ግን እመት ውስጣቸው ስላለ ምን አደረጉ? አሁኑኑ አላህ ነጃ ያወጣቸው እያዩ እዚህ ጋር ደግሞ ሌላ ጌታ ሌላ አምላክ እንዲፈልግላቸው የአላህን መልእክተኛ ይጠይቃሉ ማለት ነው። ሌላው አላህ ፍርዓውንና የፍርዓውን ተከታዮቹን ሐላክ ሲያደርጋቸው አሉ። ሐላክ ሲያደርጋቸው አሉ በዛን ጊዜ የሞቱት ወይ ደግሞ ያለቁት ሰዎች ወንዶች ብቻ ናቸው አሉ። ያኒ በኒ እስራኤሎች ሸሽተው ከግብጽ ሲወጡ በኒ እስራኤሎቹን ለማባረር ወይ ደግሞ ለማሳደድ የወጡት የፍርዓውን ወታደሮች ወንዶች ብቻ ነበሩ አሉ። ወታደር ብቻ ነበር። ምን ቀረ? መንደር ውስጥ ሴቶች ቀሩ ማለት ነው። ከነ ንብረቶቻቸው እንዲሁም ከነ ባሪያዎቻቸው ከነ ልጆቻቸው ቤት ውስጥ ያሉት ያኒ ወደ ዘመቻ ወይ ደግሞ ወደ ጦርነት መሄድ የማይችሉ ሁሉ የትቀሩ ግብጽ ውስጥ ቀሩ ማለት ነው፣ ከተማ ውስጥ። ስለዚህ አሉ እነኚህ የሙሳ ተከታዮች ማለት ነው እነኛን የቀሩ ሴቶችን አገባቸው ወይ ደግሞ ወሰደዋቸው። ምክንያቱም خلاص ባሎቻቸው ወንዶቻቸው ስላለቁ ስለጠፉ እነሱ ናቸው መውሰድ ያለባቸውና እነሱ ወረሷቸው ማለት ነው። ስለዚህ አሉ እኚህ ይሄንን kitab ወይ ደግሞ ኢብኑ ከሲር ሲናገሩ ስለዚህ አሉ በግብጽ ሴቶች ወይ ደግሞ ግብጽ ሲባሉ በሴቶች አንድ ባህል አለ አሉ። አንድ ባህል አለ አሉ። ይህ ባህል ብዙ ጊዜ አሉ የግብጾች ሴቶች ወንዶቻቸውን ያሸንፋሉ ወይ ደግሞ የወንዶቻቸው ላይ የበላይ ሆኖ ይኖራሉ አሉ። እቺ ነገር በደንብ ስሙኝ እስኪ በደንብ ተከታተሉ። هذا يعني سر ከዚህ ቁርአን ከዚህ ተፍሲር እኚ ዓሊም ያወጡትን ምስጢር እስኪ ምን ያህል ደቂቅ እንደሆነ ታዩታላችሁ። በዓደት አሉ ወይ ደግሞ በባህል የግብጽ ሴቶች ወንዶቻቸው ላይ የበላይ ሆኖ ይኖራሉ አሉ። አው ቢልአህራ ወንዶች እንደሚታወቁ በባህል ከሴት በላይ የበላይ ሆኖ እንደመኖር ነው። ግን አሉ ግብጾች ደግሞ የዚህ ተቃራኒ ነው፣ ሴቶች ናቸው የበላይ ሆኖ የሚያኖሯቸው አሉ። ምክንያቱም እንደሆነ ተቃላችሁ አውሮፓ ሀገር ስለሚኖሩ አይደለም። እንደናንተ ወንድና ሴት ወይ ደግሞ ባልና ሚስት ሲጣላ ናይን ናይን ነው ምንድነው የሚባለው? እኛ ጋር እንኳን የለም አልሐምዱሊላህ ረብል ዓለሚን። ላ ናይን ናይን ወላ 88 እኛ ጋር የለም፣ ሁሉም 911 ነው። እነሱ ስለሚጠሩ አይደለም። አዎ 99 በሉት እንደዛ። አዎ እና ለዛ አይደለም ወይ ደግሞ ህጉን ፈርቶ አይደለም። ምክንያቱ አሉ ምክንያቱ ያኔ የፍርዓውን ጀማዓዎች ሲያልቁ የቀሩት ሴቶች አሉ የመንግስቶችና የተላልቅ የሀብታም ወይ ደግሞ የታዋቂ ሴቶች ሚስቶች ስለቀሩ አሉ እነኙን ያገቧቸው ወንዶች ደግሞ ተራ ሰዎች ናቸው። ፈላህ ያኒ ገበሬ መሬት አራሽ ወይ ደግሞ ማንኛውም አዲሰው እንደሚባለው ኖርማል ሰው የሚባለው በእናንተ ቋንቋ ስላገቧቸው አሉ። ይሄ ማንኛውም ያኒ ገጠሪ ሰው ወይ ደግሞ ማንኛውም ያልተማረ ወይ ደግሞ ጥሩ ኑሮ ላይ ያልነበረ ሰው እቺ ኒዕማ ውስጥ ቆየችዋን ወይ ደግሞ የሀብታም ሚስት የነበረችዋን ወይ የመንግስት ሚስት የነበረችዋን ሴት ማዘዝ ቀላል አይደለም፣ አይችልም። ስለዚህ እነኚህ ሴቶች ምን ይሆናሉ? ለእነኚህ ፈላህ ወይ ደግሞ አዲ ለሆኑ ሰዎች የበላይ ሆኖ ይኖራሉ ማለት ነው። ይሄ ባህል አሉ አሊሙ ሲናገሩ፣ ይሄ ባህል ከዛን ጊዜ ጀምሮ ግብጽ አገር ላይ ቀራሉ። እንደዛው ከስንት ዘመን ከስንት ጊዜ ጀምሮ ያለው ማለት ነው። ያ ሱብሃንአላህ፣ ከስንት ዘመን ጀምሮ የነበረው አህዋል እስከ ዛሬ ድረስ አሁንም እነሱ ውስጥ ይታያል አሉ። طيب ان سلاچوكو اهون ለምን ሴት የበላይ ሆነች ወይ ደግሞ ለምን ሴት የበታቸው ነው የሚባል ነገር የለም በዲናችን። ግን الرجال قوامون على النساء ወንዶች ሴቶችን አዘው ሴቶችም ወንዶች የሚያዟቸውን ነገር ተቀብሎ ሲኖሩ ነው የሚያምረው ወይ ደግሞ ዲኑም እንደዛ ነው የሚፈልገው። ወንዶቹም ደግሞ ይርገጧቸው አይደለም ወይ ደግሞ የበታች አድርጎ ይግራፏቸው አይደለም። ወንድየውም ያከብራታል። እኔ የምናገረው ስለ ዲኑ ነው፣ ስለ ኢስላም سلا سلمنا أنا من ناقراني أنا ما أتكلم سلا بحال أدلم وإذا مو سلا أقر أدلم أنا من ناقرا سلا إسلام عند إسلام الرجال قوامون على النساء وندوج لسيتوج قوامين هنا وينورالو يبلا يهونو مالثنو سيت دقمو يبتاتشون تمالت ترقت ألج مالت أدلم ترقت عليك مالت عدلم بسيت النت مالتنو بسيت النت عند سيت هونات نور عليك وند عند وند بال هونو ينور عليك هلتم يكبابر عليك وند من مسفلقه وسيت من مسفلقات النقر تحترق عليك جن بتفترو يال هونو النقر بيادرقو ودقمو سيت عند وند مهم فلقا وند رقمو عند سيت مهم بيفلق هي عادة وتقلبت مالتنو نقر ويتبالاش نمي هونو نقروا يتبلاش ينمي هونو مكنياتهم سنة الله يا الله سنة عيك أيرم دائما يا الله سنة عيك أيرم يا الله سنة كتك أيرا نقروا من هنا العكس هونو يمت على مالتنو تكعراني هونو يمت على مالتنو تقبابا بزوق زي إيه بنيا بحالم بهم مالتنو وند وند وند هون منام بلو بيتوست يعني من دون ميبالو اندي أنت وند عرلهم اندي منام عرلهم أي وند أنت نعرل بيتشا ወንድነትን የሚያሳይበት የተፈጠረ ነገር ማለት ነው እነኛ ሰዎች ግን ማለት ነው እነኛ ሰዎች ግን ተቃራኒ ሆኖ ነገሩ ተገላቢጦሽ ሆኖ ታየ ስለዚህ አሉ የግብጽ ወንዶች ብዙ ጊዜ የግብጽ ሴቶች ሚስቶቻቸውን ይፈራዋቸዋል ይፈራዋቸዋል ለማለት ተፈልጎ ነው ያን ይፈራዋቸዋል ይሄንን በጥሩ ነገር እንድትፈቱ ትፈልጋለሁ እንድትፈቱ ትፈልጋለሁ በጥሩ ነገር ማድሪ ምን ለማለት እንደፈለኩ ይገባችሁ ይመስለኛል ምን ለማለት እንደፈለኩኝ ይገባችሁ ይመስለኛል الرجال قوامون على النساء بما فضل الله بعضهم على بعض وبما انفقوا من اموالهم فالصالحات قانتات حافظات للغيب بما حفظ الله يعني لمن دنو وندلج وندلج مالتنو عندين يستكاقبا لسيت لج نفقان ويدمو يمياسفلقات النقر سرتو وماس من مامتاتو قداج يالو وندلعينو نفقا مادرق ويدمو مابلات ماتتات قداج يالو وندلعينو لعينو سيت لج عالو علماء وش سيت لج بتسارانا قنزم ونقوان بينورات فلقا كسد اشنونجي ويدمو فلقا كاكفل اشنونجي قداج اللباتم يعني نجذب ستة لجو تشواننا بالوان مابلات مالتنا هي مالت جنزبات تشون ويدقمو يالا تشون نبلات لو اندو شاشو اندو ستوات شو هيركزي بالوات شو مالت يا دلم اسلام يميلو النقر من نقروني فكر كالا متساسب كالا مكبابر كالا متساسب كالا يني يانشي يانشي يني يمي بالنقر كالا باسلام منقر بيتو يا ماره يتستكاكل فكرين واللابت دس واللابت هنا لما لتنو تكتك إلي اللو ما لتنو بيت النبوة ينبيات صلى الله عليه وسلم بيت اندزا بيت هنا لما لتنو قن وندي يو بيت استوچ ام ياواتا كهونا سيتي يوا من البات عندنا غزي وچ ام تاواتا كهونا وندو سوان ام يطبقات كهونا يعني نغرو تغلبطو يتايال سلازي باسلام مهيد طرو يونال لما اهون ودا ليلى تاريخ كمغباتي بفيت عند نغر مناغر فلقالو مناغر مفلقو نغر مندنو بزو غزي مالتنو عند نطب مناغر فلقالو بزو غزي سلا قصص الانبياء سلا انبياء تاريخ بمينسا بساعات يا انبياء تاريخ بمينسا بساعات يا انبياء تاريخ ويدغمو قصه يتزغ በብዙ መንገድ ነው ሰዎች በሚፈልጉ መንገድ ሊዘግቡት ይችላሉ ወይ ደግሞ ሊናገሩት ይችላሉ ግን እኛ እንደ ሙስሊሞች ቂያ ሲባል የአንቢያዎችን ታሪክ የምንወስደው ከቁርአንና ከሐዲስ ብቻ ነው ተግባባን ከቁርአንና ከሐዲስ ብቻ ልንወስደው ይገባል ከዛ ውጪ ያሉት ከቁርአንና ሐዲስ ውጪ የመጣው ነገር ከቁርአንና ከሐዲስ ጋር ከተስማማና ከተግባባ እስፎየ አልሐምዱሊላህ እንቀበለዋለን እንወስደዋለን ከቁርአን ጋር የሚጋጭ አይነት ከሆነ ወይ ደግሞ ቁርአን ውስጥ የሌለው ነገር ሰዎች የሚያቀርቡልንና የሚያሳዩን ወይ ደግሞ የሚያሰሙን ከሆነ ያንን ነገር በግርግዳ መተዋለን ማለት ነው ምክንያቱም ባሁኑ ጊዜ من ያደርጋሉ ሰዎች ቅሰሱ الانبياء እየተባለ በፊልም እየተሰራ ወይ ደግሞ በድራማ አይነት አድርገው በቴሌቪዥን እየተሰራ በጣም አጃይቦችን ያያየን ነው በጣም የሚደንቅ ነገር የሚገርመው አንዳንድ በጣም ሞኝ የሚባሉ አንዳንድ ሙስሊሞች የዮሴፍን ታሪክ እየተሰራውን አይተሃል ይልና ወይ ካሴት ይገዛል ወይ ይዋስ ወይ ደግሞ ይሆን ነገር ያደርጋዋል የሚገርም ነገር የዮሴፍ ታሪክ ተብለው የተሰራውን ካሴት ወይ ደግሞ የተሰራውን ድራማ አይቼ ማለት ነው እዛ ውስጥ ያለው ነገር እኔ ማዕድሪ ከመቶ አምስቱ ቁርአን ውስጥ ያለ ነገር ነው ካልኩኝ ማዕድሪ እንዳልዋሽ ማለት ነው አምስቱ ካለ ነው ከዛ ውጪ ያለው ነገር ሁሉ ዝባዝንክ ከት እንዳመጡት የማይታወቅ ማለት ነው ማን እንደጻፈው ማን እንዳመጣው ማን እንዳወራው የማይታወቀው እኛ ግን እናቀዋለን ከት እንደመጡ ተቃላችሁ የመጣው ከመጽሐፍ ቅዱስ ነው ወይ ደግሞ ኢንጂልና ዘቡር ተብሎ ሰዎች የተለወጠ የተቀየረ የተደለዘ የተሰረዘ ሰዎች አምጥተው እዛ ውስጥ አስገቡትና ከዛ በኋላ ለሙስሊሞቹ ተብሎ ካሲት ወጥቶ ይሰጠናል ከዛ ቁጭ ብሎ ፍጥጥ ይያለ የነብዩላህ ዮሴፍ ብሎ አንዳንድ የሚያለቅስ ማይጣፋም ይያየ ማለት ነው ማወቅ ያለብንና መረዳት ያለብን እስልምና በአጢፋ አይደለም ያኒ አጢፋ ማለት አንድ ነገር ስላሳዘነ ወይ ደግሞ ስላስደሰተን አይደለም حق ነው ወይስ አይደለም ከቁርአን ነው ከሐዲስ አይደለም የሚለውን ነገር ካየን በኋላ ያንን ነገር እንወስደዋለን ከዛ ውጪ ከየትም አምጥቶ ስለሰጠን ስላሳየን ወይ ደግሞ ስለተናገረን መስማት የለብንም ማለት ነው ይሄንን የተናገርኩበት ምክንያት አሁን ፍለፊቴ ላይ ማለት ነው ስለ በኒ እስራኤል ወይ ደግሞ ስለ ፍርዖንና ስለ ተከታዮቹ ከበኒ እስራኤል ጋር የተፈጠረው ነገር በቁርአን ውስጥ ያለው ነግሪያችሁ ነበር ወይ ደግሞ አውርቻለሁ እስከዛሬ ድረስ ማለት ነው አሁን ደግሞ መጽሐፋቸው ውስጥ ወይ ደግሞ መጽሐፍ ቅዱስ ውስጥ ያለው ነገር ልጠቃቅስላችሁ ፈልጋለሁ ምን ይላል መሰላችሁ وعند اهل الكتاب اهل الكتاب ተብለው በተሰየመው በመጽሐፋቸው ውስጥ መጽሐፍ ቅዱስ ውስጥ አለ إن بني إسرائيل بني إسرائيلوج لما أمروا بالخروج من مصر كجبص أغر اندي وطو سيت أهون مناغرو كمصحف قدوس يتيالون نو وي دمو يتبالون نو كجبص اندي وطو سيتعززو على الله يانن الناس يوطوبتن كان وي دمو يوطوبتن زمن يانن ور يمجمرياچو عمت اقوطاطت اندي ادرغو بلو الله عززاچو على يزان عمت لمثالي أهون እኛ ሀገር አቆጣጥር ከመስከረም ነው አለም ይጀምረው አይደል እንዴ ነው ወይስ አይደለም በሌላ ሀገር የሚቆጠረው በሌላም ሌላ ቁጥራለሁ ብቻ ለማለት የፈለኩት ነገር ምንድነው በኒ እስራኤሎችን አሉ መጽሐፍ ቅዱስ ላይ እንደተጠቀሰው በኒ እስራኤሎችን አሉ የዛን ቀን ግብጾች ከግብጽ ሀገር የወጡበትን ቀን የመጀመሪያ ወራቸው አቆጣጣት እንዲያደርጉ ካላንደር አድርገው እንዲጠቀሙ አላህ አዘዛቸው ተብሎ መጽሐፍ ውስጥ አለ አሉ። አሁንም ወኡሚሩ አን የዝበሐ ኩሉ አህሊ ቤት ህምለ ምን አልገነሚ ታዘዙ ያን ሲወጡ ማለት ነው ግብጽ ሀገር ለቀው ሲወጡ ታዘዙ ምን ሁሉም በየቤቱ ውስጥ በግ እንዲያርዱ ይህም ሰው የሚሸከመው ወይ ደግሞ ተሸክሞ ሊሄድ የሚችለውን ግማ ነው በግ እንዲያርዱ ታዘዙ አሉ። ተሸክሞ የሚሄዱት ወይ ደግሞ ትልቅ በግ የማያገኙ ከሆነ አንድ ጎረቤት ከጎረቤቱ ጋር አንድ ላይ አንድ በግ እንዲያርዱ ታዘዙ አለ። እንዲሁም አለ فإذا ذبحوه ያንን በግ ካረዱ በኋላ ደሙን ይቀቡት ወይ ደሞ ያፍሱት አለ የቱ ጋር على اعتبت ابوابهم በበራቸው እጀታ ላይ እንዲያፈሱ ليكون علامه على بيوتهم ያ የሚፈሰው በበራቸው እጀታ ላይ የሚፈሰው ደም ለነሱ ምልክት እንዲሆን አለ ولا ياكلونه مطبوخا ያንን የታረደውን በግ ደግሞ ምን እንዳያረጉ አብስለው ወይ ደግሞ ቀቅለው እንዳይበሉ ምን ያርጉት ይጥበሱት አላቸው ولا يبق منه شيئا ያንደን ከታረደው በግ ደግሞ ምንም እንዳይቀር ولا يكسر له عظما እንዲሁም የታረደውን በጉን ማለት ነው የታረደውን በጉን አጥንቱን እንዳሰባብሩ ولا يخرج منه شيئا الى خارج بيوتهم كبيታቸው ወደ ውጭም ማውጣት የለባቸውም እዛ ቤት ውስጥ ማለቅ አለበት አላቸው አለ وليكن خبزهم فطيره سبعه ايام ለሰባት ቀን ተከታታይ ማለት ነው ምግባቸው ፈጢራ እንዲሆን ቂጣቸው ፈጢራ እንዲሆን ታዘዘው አለ ابتدؤها من الرابع عشر من الشهر كذا ወር ወይ ደግሞ ያ የተደረገላቸው ከዛ ከወራቸው ከ14ኛው እንዲጀመር ማለት ነው ከዛን ሰና وكان ذلك فصل الربيع فاذا اكلوا يعني يتردون بك كبلوا عليه فلتكن اوساطهم مشدوده محلاچولا يروت بلوا تعززوا لك مغبون سيبلوت يعني بغون سيبلوت ማለት ነው ታሪክ እኮ ነው وخفافهم في ارجلهم ጫማቸውም ከእግራቸው ላይ መውለቅ የለም አለ ويصيهم في ايديهم ዱላ ደግሞ ከእጃቸው ላይ ማስቀመጥ የለባቸውም አለ ድራማ እኮ ነው ولياكلوا بسرعه ደግሞ ፈጠን ፈጠን ብለው ይጉረሱ አለ ቀስ ቀስ ብለው እንዳይበሉ ማለት ነው ቶሎ ቶሎ ይብሉት አለ ومهما فضل عن عشائهم كقرى አለ كميبلوت كزام مغيب يقرأو اندهونا فما بقي الى الغد فليهرقوه بالنار بل تو چرسو تولو تولو يبلونا يعنن يبلوت يترفاتشو كهونا لنغا انداس عدلوت فريدم كالاتو انداس كمتوت سقاون بس اخو دوس نميلو عون انداس كمتوت فريدوست لمن كتبالا ماس كمت الا باتشوم من هذا رقالو فليهرقوه يا قاتلو تالا بمن بالنار بإسات اندي عقات الوال وشرع لهم هذا عيدا لعقابهم ما دامت التوراة معمولا بها سواج على بتورات اسكن مسارو درس تورات بمحاكلات شو اسكال درس ياك اهن هين نمقب اندازي امي بلو بثك اهن يبعالات شو قد اندي هون اللات شوال وآهنم مالو بزامت افستو مالسنو وقتل الله عز وجل في تلك الليلة ابكار قبطي وبكار دوابهم بزاش لليت فرعون بموتبت لليت مالتنو يا فرعون تكتايوت ويدمو يا فرعون زار يهونو تنسووج الله لجا غرد يهونو نقروتشن هلو ارسب باتشو كسيتوتشم لجا غرد ككبتوتشم لجا غرد كبقوتشم مان ينوم بلجا غرد لجا غرد يالتنقوتن اندي موتو الله ادرق باتشو مكنياتهم مالو النسو بزانا غرد بيزي اندي هونو نا بني اسرائيلوتشن موسى اندي عملتواتشو النسو يالك اسو يجوهو بزان محال انن يدقمو شولكو اندي واتو مالتنو بزان كده قالوا وحين جاء الوحي الى موسى جو مسرعين سوتشو لجاغرادوتش القوا يالك اسو يالو وحي ود موسى متانا اندي وطا اغرو لقو اندي وطا تعزز قبل اختماره يعني ليبلو توي دغمو مغبل يسرو تيازغاچو يازغاجوتن يابكوتن لطاچون انكون بدن كف سايل እንዳለ አሰተው ተሽክሞ ከአገሩ እንዲወጡ ምገባቸውንም ተሽክሞ ባንገታቸው ላይ ተሽክሞ እንዲሄዱ እንዲውም አሉ። ከነኛ ከፈርዖንና ከፈርዖን ተከታዮች የተዋሷቸው አንዳንድ ጌጦች አሉ። ያንንም ጌጦቹን ወስደው እንዲሄዱ ወይ ደግሞ እንዲወጡ ወሰዱና ሄዱ አላቸው። فخرجوا وهم 600000 በዛን ጊዜ የበኒ እስራኤሎች በኒ እስራኤሎችና የሙሳ ተከታዮች ማለት ነው እነሱ ቁጥራቸው 600 ሺህ ነበሩ አለ ከሴቶችና ከበጎች በስተቀር ማለት ነው وكانت مدته مقامهم بمصر 400 سنه እነኚ ሰዎች በግብጽ ሀገር በኒ እስራኤሎች ማለት ነው በግብጽ ሀገር የኖሩት 430 አመት ግብጽ ከተማ ላይ ኖሩ ማለት ነው ስለዚህ ይሄ አመት አሉ ለነሱ የበዓል አመት ተብሎ ይታወቃል ሰነቱል ፈስኽ ይባላል እንዲሁም ሰነቱል ፍጥር ይባላል ብዙ በዓሎች አላቸው እነሱ ከነኛ በዓሎች ውስጥ አንድ እንዲያደርጉ ተታዘዙ አለ እንዲሁም አገሩን ለቀው ሲወጡ የነብዩላህ ሙሳን ታቡት ያኒ እሳቸው የተቀበሩበትን ሳጥን ከነሳጥኑ ነብዩላህ ሙሳ ነብዩላህ ቅርታ ነብዩላህ ዩሱፍ የተቀበሩትን እንተኑንም ይዘው ወይ ደግሞ ሳጥኑን ይዘው እንዲወጡ ታዘዙ አላቸው ለክ ከአገር ሲወጡ አለ አገሩን ከአገር ሲወጡ ልክ ግብጽን ለቀው ሲወጡ ከኋላ መጣና ፍርዓውንና የፍርዓውን ተከታዮች ይደርሱባቸው አሉ። ምን አለበት ከቤታችን ባንወጣ እዚህ ቦታ ላይ ከምንሞት ከአገራችን ባንወጣ ይሻላል ብለው ሲናገሩ ከዛ ሙሳ አላቸው አትፍሩ እነኚህ ሰዎች ካሁን በኋላ ወደ አገራቸው አይመለሱም ብሎ ነብዩላህ ሙሳ ነገራቸው። ግን እነሱ ሊያምኑትም አልቻሉም። መጨረሻ ግን አላህ አሳያቸው እነኚህ ሰዎች ወደ አገራቸው እንደማይመለሱ ማለትም ፍርዓውንና ተከታዮች እንደሚያልቁ አላህ አሳያቸው። በዚህ ጊዜ ታዲያ ነብይ ሙሳ በብትራቸው ያንን ባህርን እንዲመታ አዘዛቸው። ባህሩንም መቱት። ያንን ባህር ከመቱ በኋላ ባህሩ ወደ የብስ ተቀየረ። ወደ የብስ ሲቀየር እነሱ አመለጡ። እነሱ ሲያመልጡ እነኛ መተው ከኋላ ተከትለው ባህሩ ውስጥ ገቡ። ከዛ ፍርዓውን ባህር ውስጥ ሲገባ ውሃው አጥለቀለቀው። እነሱ አለቁ። ሙሳና የሙሳ ተከታዮች ደግሞ ተስቢህ አደረጉ። እንዲሁም አሉ መርየም የምትባል ነብይ ነበረች አሉ። በዛን ጊዜ ተመልከቱ፣ ይሄ መጽሐፉ የሚለው ነው። መርየም የምትባል ነብያ ነበረች በዛን ሰዓት። እሷ ደግሞ ከበሮ ይዛ ወጣች አለች አሉ። ከበሮ እየመታች እየጨፈረች እየተደሰተች እነኛና የፍርዓውን ተከታዮች እንዳለቁ ስትዘፍን ነበር ብለው ያኒ ብዙ በጣም አጃኢብ የሚገርም ነገሮችን በዛ መጽሐፍ ውስጥ አለ ማለት ነው። እና በጣም ከውስጡ አሁን እኔ አንዳንድ ነገሮችን አውጥቼ ነው የተናገርኩት። ይሄ ሁሉ በጣም የሚገርም ነገር ነው። በመጽሐፍ ውስጥ ያለ ነገር ነው፣ በቁርአን ውስጥ ያልተጠቀሰ ማለት ነው። አሁን ግን አንዱ የነብዩላህ ሙሳን ታሪክ በፊልም ሰራለው ብሎ ይሄንንም ጨማምሮ እንደምን አድርጎ ቢያመጣልን እኮ አንዳንድ በጣም ደካማ የሆኑት ሙስሊሞች እኮ ይቀበሉታል። አዎ ዛሬ እኮ የነብዩላህ ሙሳን ታሪክ እኮ አይቼ ብሎ ነገሩን እየተገረመ ይቀበለዋል ማለት ነው። ስለዚህ እኛ እንደ ሙስሊሞች እንደ ሙእሚኖች የታዘዝነው ምንድን ነው? الذين يستمعون القول فيتبعون احسنه مؤمنوች ማለት ሙስሊሞች ማለት ትክክለኛ ሰዎች ማለት እና ማናቸው የሚባለውን ይሰማሉ። አንድ ነገር ሲባል እንሰማዋለን። فيتبعون احسنه ጥሩን ግን ይከተሉታል። ጥሩ ያልሆነውን ያስቀምጡታል፣ እዛው ተቀመጥ ይሉታል ማለት ነው። ስለዚህ የአንቢያዎች ቂሳ ሲመጣ ወይ ደግሞ ማንኛውም ታሪክ በሚነሳበት ሰዓት ይህ ታሪክ ከየት ነው የመጣው? ከቁርአን ከሐዲስ ወይስ ከምንድን ነው የሚለውን መጠየቅ አለብን ለማለት ያህል ነው ይሄንን ሁሉ የተናገርኩት። በሰማሪ የምንጠቀመው አላህ ሱብሓነሁ ወተዓላ ያድርገን። በተረፈው ነብዩላህ ሙሳ በጣም ለበኒ እስራኤሎች ጋር በጣም ብዙ ችግር ነው ያጋጠማቸው ነብዩላህ ሙሳን። ምክንያቱም እነኚህ በኒ እስራኤል የሚባሉ ሰዎች በጣም አስቸጋሪዎች ናቸው፣ በጣም አስቸጋሪ ፍጡር ናቸው። ስለዚህ የነሱን አጃኢብ የነሱን ታሪክ ኢንሻአላህ ከሚቀጥለው ሳምንት ጀምሮ የምናየው ይሆናል። ለዛሬው ደርሳችን እዚህ ላይ ይቆማል። ምናልባት በተማርነው ዙሪያ ጥያቄ የሚኖራችሁ ከሆነ መድረኩን ለጥያቄው ክፍት እናደርገዋለን። ካልሆነም ምናልባት ሌላ ትምህርት ካለና ሌላ ኡስታዝ የተዘጋጀ ካለ مايكون دليل أستاذ أسرك بالله. هذا والله أعلم، وصلي اللهم وسلم على خير خلقك محمد وعلى آله وصحبه وسلم تسليما كثيرا. ما يكفر. አሁን እንዳ እንዳስተማርከም ማለት ነው። አሁን አይሰማም አይሰማም። አሁን እንዳስተማርከን ማለት ነው። በእስልምና ስም ተብሎ የተለያየ ሙቪ ይሰራል እና ምንም ጥቅም የሌለው ነገር ነው። ከቁርአንና ከሀዲስ ያልተደገፈ ነገር። አሁን ልጆቻችን ያንን ማየቱ ራሱ ጭንቅላታቸው ላይ የሚቀረጸው ያ ነገር ነው። ምንም ምንም እውነት ያልሆነ ነገር ማለት ነው። ከቁርአንና ከሀዲስ ያልተደገፈ አሁን እንደምትለው አሁን የተነገረው ነገር ሁሉ በሙሉ የውሸት እንትን ነው እና ያማሳየቱ ራሱ የእስልምና ነው የተባለ ለልጆቻቸው ብዙ ሰዎች እየገዙ ያሳያሉ። የተለያየ ያ ራሱ ጥቅም እንደሌለው ነው። ጀዛኩሙላህ ኸይረን እንኳን ነገርከን። አንዳንድ ሰዎች ጋር እንደውም በእንደዚህ አይነት ሁኔታ እንነጋገር ነበር። ትክክል ያልሆነ ነገር ስላለው አለማሳየቱ ነው የሚሻለው እያልን እንኳን ነገርከን። እና እዚህ ያለነው ሰዎች በሙሉ መስማታችን ትልቅ ነገር ነው። ጥያቄ የለኝም፣ ይሄን ለማለት ብቻ ነው። ሌላው ፕሮግራሙ መቼ ነው እያለ ሰው ሲጽፍ ያየሁ መሰለኝ። ተረስደይ ነው በየሳምንቱ ሐሙስ ሐሙስ ማለት ነው። በሰዓቱ ያው አሁን ከአንድ ሰዓት በፊት ነው የጀመረው ኡስታዝ። አንድ ሰዓት አልፎታል መሰለኝ። ያው ሰዓቱን ይጻፉላችሁ ግን ኤቭሪ ተረስደይ ነው ፕሮግራሙ ማለት ነው። ላልሰማችሁ ሰዎች ማለት ነው። ሰላም አለይኩም። ሌላው ጥያቄ ካላችሁ ጠይቁ፣ ካልጠየቃችሁ ኋላ ያገባችሁ ከመጀመሪያው እንድትሰሙት እናደርጋለን። አሰላም አለይኩም። ወአለይኩም ሰላም ወረህመቱላህ ወበረካቱ። ባረከላህ ፊክ ኡኽቲ ኑር ጀና። እኔ ወላሂ በጣም እኔ በበኩሌ ማዕድሪ ሌሎች ዑለማዎች ምን እንደሚለው አላቅም። እኔ በጣም ያሳዝነኛል እነኚህ አንቢያዎችን በእንትን እያደረጉ በፊልም እያደረጉ እኔ ነቢዩላህ ሙሳ ነኝ እኔ ነቢዩላህ ዒሳ ነኝ ብለው የአላህን ስብሓነ ወተዓላ አንቢያዎች እንትን የሚያደርጉ ሰዎች በጣም አድሪ እኔ በጣም ነው የሚቀፈኝ። እኔ እነዚህ አን ነገር ማን ነው እሱ? እኔ የእነሱን ክብር መንካት ነው። እኔ አይደለም አንቢያዎች አንድን ሰው አንድ ተራ ሰው እኮ ፊልም አድርገው ያንን ሰው ምናልባት አንድ ጊዜ ስለ እንትና የምታውቁ ሰዎች ካላችሁ ራቢዓት አልአደውያ የምትባለዋን አንድ የግብጽ እንትና አለች አቢዳ ተብላ የምትታወቀው አለች ሴትዮዋ በጣም ሙእሚን ናት። ያኒ ምን አልዓቢዳት ምን አልሷሊሓት ተብላ የምትታወቀው ሴት ናት። እሺ። እና ያቺ ሴት ወደ አላህ ፊት ሰሒህ ሴትዮዋ ተውባ አድርጋ ነው። በፊት ጥሩ አልነበረችም፣ ተውባ አደረገች። ግን መጨረሻ ላይ አላህ ሱብሓነሁ ወተዓላ ያቺ ሴት ወፍቋት በጣም ሙእሚን ወይ ደግሞ ከሶሃቢያት በኋላ እንደ ምሳሌ ተደርጋ የምትታወቅ ሴት ናት። ያቺን ሴትዮ የእሷን ፊልም ሲሰሩ ብታዩ ማለት ነው ስታዩ ወላሂ በጣም ታዝናላችሁ። ለምን ፊልሙ ሲጀምር ወይ ደግሞ እሷን ፊልም አድርገው የሰሩ ሰዎች እንትን አድርገው ነው የሰሯት እንትን ይሄ ራቂሳ ማለት ነው በየጭፈራ ቤት የምትዘፍን ሴት ራቁቷን የምትቆም ወይ ደግሞ ለወንዶች ከወንዶች ያኒ ማድሪ እኔ በጣም እነዚህ አይነት ነገር ሴት አላህ ፊት ሄዳለች፣ አላህ ፊት ቀርባለች፣ አላህ አክብረዋታል፣ አላህ ከሳሊሆቹ አድርገዋታል። መልሱ ሰዎች በማይሆኑ መንገድ እንትን የሚሉት ከሆነ በጣም አጃኢብ ነው። ስለዚህ አሁን ደግሞ የሚገርማችሁ ነገር ሰዎች ስለ ነቢዩላህ ሙሳ ሰሩ እኔ አንድ ነገር አለ ዑለማዎች ፈትዋ ያደረጉት አለ ፈትዋ ያደረጉት ነገር ምንድን ነው? በካርቶን ማለት ነው በካርቶን ከቁርአንና ከሀዲስ የተሰራው አሉ። በካርቶን አለ የተዘጋጀ በሰዎች የተሰራ ሳይሆን በካርቶን የተዘጋጀ አለ። እሱም ንጹህ ከቁርአንና ከሀዲስ የተሰራ ችግር የለውም የሚሉ ዑለማዎች አሉ። ግን አሁን ያለው እኮ ለምሳሌ የነቢዩላህ ዩሱፍ ተብሎ የተሰራውን መጀመሪያ የተሰራው በፋሪሰኛ ነው። ከፋሪስ ወደ እንግሊዘኛ ተቀየረ፣ ከእንግሊዘኛ ወደ አረበኛ ተቀየረ፣ ከአረበኛ ደግሞ አሁን ደግሞ ወደ አማርኛም ተቀየረ። ፕሮግራም አሉ እንዲሁም ወደ አማርኛ ሲቀዩ ወደ ስንት ካሴት ነው የሆነው አሉ። በጣም ማአት ካሴት ነው የሆነው አሉ። ወደ ስንት ካሴት ነው ጀማ? ወደ 10 ነው ወደ 20 ካሴት ነው የሆነው አሉ። በጣም የሚገርም ነገር ነው። ሱብሃንአላህ ብታያት 24 ካሴት ብታያት እዛ ውስጥ በጣም የሚገርም ነገር ነው። ያኒ የአንቢያ አይደለም የአንቢያ አንድ ሳሊህ ሰው እንኳን ቢሆን የሱን ክብር የሚነካ ነገር ነው። እንደዚህ አይነት ነገር እኔ አደብ ማጣት ይመስለኛል። አሁን ደግሞ የሚገርመው ነገር አሉ ሁሉንም ጨርሶ ይሄን ነገር የሚናገራቸው ደግሞ ረድ የሚያደርግ ሰው ሲጠፋ አሁን ደግሞ እንትን እየተሰራልን ነው አሉ። የነብያችን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸው ምስል ሊሰሩ ነው አሉ። አሁን ፊልሙ እየተዘጋጀ ነው አሉ። ፊልሙ እየተዘጋጀ ነው። አንዳንድ አገር ለምሳሌ እኔ በቀደም ያነበብኩት የአዝሀር ዑለማዎች ይሄንን ረድ አድርገውታል። ተቀባይነት ሙስሊሞች ጋር እንዳይልና እንዳይቀበሉት ይሄን ነገር የማደርጉት ምንድነው የሳቸውንና የሰሃቦቻቸውን ክብር ለመንካት የሚደረገ ነገር ስለሆነ እነዚያ ነገር ላይ በጣም ጥንቃቄ ሊደረግበት ይገባል። ጥንቃቄ ሊደረግ ለልጆቻችን ቂሰሱል አንቢያ ልንነግራቸው ደግሞ ልናስረዳቸው ከፈለገን ቂሰሱል አንቢያ በቁርአን በሐዲስ ተቀምጧል እንንገራቸው እናስነብባቸው። ዛሬ ጻ ልጅ እኮ ና የነብዩላህ ዩሱፍን ታሪክ ይብለህ ምንም ስለ ነብዩላህ ዩሱፍ የሚያቆን አንድ ህፃን ጽንቅላቱ ውስጥ እንዲገባ አምጥተ ያ ዩዘር ሲፍ ነው እንደ ያለው ዩዘር ሲፍ ነው ብለን ሰሩት ያንን አምጥተ ፈለፊት ብታስቀምጠው ልጁ በጽንቅላቱ የሚያስቀምጠው ነብዩላህ ዩሱፍን ያንን ሰውዬ ነው። ያንን ሰውዬ ጽንቅላቱ ውስጥ ያስቀምጠዋል። እና በጣም እና እንደዚህ አይነት ነገር ላይ በጣም በተለይ በትልል ልጆች ጥንቃቄ ሊደረግላቸው ይገባል ማለት ፈልጌ ነው። ተግባባን? طيب وعليكم السلام ورحمه الله وبركاته اسكي نبي صلى الله عليه نبي الله يوسف يتسرعون تاريخ يايمان الله يايا እጅ አውጣ እስኪ ያየ ሰው طيب ام ايا لا ام ايا حبه حبه ام ايا نجمرالن معلش معلش ام ايا نجمرالن اختي ام ايا انت يا نبي الله يوسف تاريخ ከቁርአን ማለት ነው في سوره يوسف ከመጀመሪያ ጀምሮ እስከ መጨረሻ ያለውን ታሪክ ታቂዋለሽ يعني ሰምተሽዋል በደንብ ከቁርአን انا اقصد من القران ቁርአን ውስጥ አላህ Subhanahu Wa Ta'ala የተናገረውና ተፍሲሩም አለ ተፍሲሩም አለ ሰምተሽዋል አ ላ انا اريد ታሪኩን የነብዩላህ ዩሱፍ ከቁርአን እስከ መጨረሻ ድረስ የሚያቆን ሰው ከቁርአን እኔ አንማ ተከለም የፊልሙን አይደለም ነው የፈልገው የፊልሙን አይደለም የቁርአኑን በደንብ የሚያቅ ሰው በደንብ ይሰማ ሰምተሽዋል ኢብኑ ዑመር ሰምቶታል እኔ ብለዋል ማለት እስኪ ለኢብኑ ዑመር ማይክ ሰጠዋለን የፊልሙንም አይተዋል ኢብኑ ዑመር ያ ኢብኑ ዑመር ፊልሙንም አይተዋል አይደለም አዎ ይስ አይደለም በለኝ የስ ቦሪከ ፊክ እስኪ ከቁርአን ያየውና በፊልም ውስጥ ያየው ቁርአን ውስጥ ያለው ምን ያህል ፐርሰንት ነው? በፊልም ውስጥ ያለው ከቁርአኑ ጋር ወይ ደግሞ ቁርአን ውስጥ ያለው ምን ያህል ፐርሰንት ነው? ባንተ ግምት ማይክ ላንተ ሰላም አለይኩም ወንድማችን ማይክ ማያዝ አይመቸኝም ይያለ ነው ማን ነው እስኪ ሁለቱንም የቁርአኑንም በደንብ የፊልሙንም በደንብ ያየ ማይክ ይዞ የሚናገር የሚነግረን ማለት ነው ያለው ወይ የፊልሙን ወይ የቁርአኑ ብቻ ነው መጣቁት እሺ طيب ኡማያ ታክበለሽ አንቺ ኡማያ አንቺ ተናገሪ እስኪ ምን ያህል ፐርሰንት ባንቺ ግምት 100% 90% 80% 20% ምን ያህል ፐርሰንት አለ ብለሽ ትገምቻለሽ አንቺ ማክ ፍሪ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ጀዛኩም الله خيرا ኡስታዝ በጣም ነው ደስ ያለኝ እኔ በህፃንነቴ የዩሱፍላህን ታሪክ አንድ አስተማሪ ነግሮኝ ነበር እና ፐርሰንቴጅ በፐርሰንቴጅ እንኳን በደንብ መናገር ባልችልም አቡ መሐመድ ጀዛቸውን አላህ ይክፈላቸው፣ እሳቸው ከነገሩኝ በኋላ የመጨረሻው ፓርት ቀጥታ እንዳለ ሮንግ እንደሆነ ሞታ ተነስታ ማነው አርጅታ እንደገና ወጣት ሆና እንትን ያለችውን ሮንግ እንደሆነ ነገሩን። እንደዛ አይነት ነገር ቁርአን ላይ እንደሌለ ሌላ ደግሞ እኔ እንደዚህ አልሰማሁም። በመጀመሪያ የሰማሁት ያ ወንድሞቹ ያደረጉትን አባቱ ምናምን ምናምን እነሱ ፓርቶች ትክክል እንደሆኑ አማቀው የመጨረሻው ደግሞ ሮንግ እንደሆነ ነው። እና አቡ መሐመድ ካሉኝ በኋላ 50% ትክክል መስሎኝ ገምቼ ነበረ። እና አላህ እድሜያቸውን ያስረዝማቸው። አሁን ልጆቼም ህጻን ስለሆኑ በጊዜ ደረስኩኝ ማለት ነው። ለልጆቼ ሄሮንግ ነው ሄሮንግ ነው ይሄኛው ትክክል ነው ማለት ቻልኩኝ። እና 30% ጀዛኪላሁ ኸይረን እሙ ሙስዓብ ወላሂ ይሄ እዚህ በመምጣቱ እኛ ደግሞ ሙቪውን በማግኘታችን ደስተኛ ነበርን። ሱብሓነላህ አሁን ደግሞ ሮንጉን ስንሰማ ከኡስታዞቻችን እድሜያችሁን አላህ ይጨምርላችሁ። ብዙ ኮንፊውዝ የሚያደርጉ ነገሮች አሉ። ኢንሻአላህ ያው በመማር ይጠራል። አላህ ይስጥልን። በጣም እናመሰግናለን ኡስታዛችን። ይሄን ነው የምለው። ማይክ ፍሪ። ወአለይኩም ሰላም ወራህመቱላህ ባረከላህ ፊክ ወክቲ ኡም አያ አላህ ይጨምርልሽ። ልጆቼ ህጻናቶች ናቸው ብለሻል። አላህ ያሳድግልሽ። በቁርአን ህፍዝ፣ በሐዲስ፣ በተቅዋ፣ በኢማን አላህ ያሳድግልሽ ኢንሻአላህ ሁላችሁ ማለት ነው። እና አልሙሂም እኔ ማለት የፈለኩት ነገር ማለት የምፈልገው ነገር መጀመሪያ ከቁርአንና ከሐዲስ ጣራ ያለውን እንውሰድ። ምክንያቱም ነህን ለስና መህታጂን አስለን ላ ፊልም ወላ ገይሩ ፊልምም ሌላ ነገርም ጉዳያችን አይደለም። እኛ ምንም የሚያስጨንቀን ነገር አይደለም። እሱን ለመፈለግ የምንሄደው ለምን? በቂ የሆነ አላህ ሱብሓነሁ ወተዓላ የሚያምር ያልተደለዘ ያልተሰረዘ ያልተጨመረበት ያልተቀነሰ ንጹህ የሆነ ቁርአንና ሐዲስን አላህ ሰጥቶናል። እሱን ካወቅንና ከተረዳነው አንድ ጊዜ ወላሂ እዚህ ሀገር አንድ አሊም መጥተው ስለ ነቢዩላህ ዩሱፍ ታሪክ ቂሳውን አለም የተናገሩት ወላሂ ቂሳውን አለም የተናገሩት ቂሳውን ሰዎች የሚያውቁት ሳይሆን ማለት ነው ሰዎች የሚያውቁት አይ ቁርአኑ የተናገረው ቁርአኑ ከአንድ አያ ጀምሮ እስከ መጨረሻ የተናገረውን ሳይሆን ሰዎች የማያውቁት ከዛ ታሪክ ሰዎች መረዳት ያለባቸው የሚያውቁትን ከቁርአንና ከሐዲስ እስትንባጥ ያደረጉትን አንድ ሰዓት ተኩል ነው የተናገሩት። አንድ ሰዓት ተኩል ብትሰሙትና ወላሂ ያንን ነገር አረብኛ ተውቆ ብትሰሙት አፍ የሚያስከፍት ማለት ነው። ባላቆሙትም ታሪክ እኮ አይደለም፣ ታሪኩም ረጅም ነው። አሊፍ ላም ሚም ተብሎ ከተናገረ በጣም 2 ሰዓት 3 ሰዓት ይወስዳል ታሪኩ። ግን ከታሪኩ ብቻ የተወሰደውን ሐቃኢቅ ሐቅ የሆኑትን ነገሮች ማለት ነው። እና ይሄን ለማለት ፈልጌ ነው። ምናልባት በተናገርነው ውስጥ ስህተት ካለ አላህ ሱብሓነሁ ወተዓላ ይቅር ይበለን። ተውፊቅም ካለ በእኛ ብልጠት ወይ ደግሞ በእውቀታችን ሳይሆን አላህ ሱብሓነሁ ወተዓላ ነው የሚወፍቀው። አላህ ለኸይሩ ይወፍቀን እያልኩኝ ምናልባት እጃወጡ ወንድሞቻችንና እህቶቻችን ጥያቄ ካላቸው ማይክ ለእናንተ ማይክ ፍሪ። ሰላም አለይኩም። ይሰማል? ሄራ አለሽ ወይ? አለ ማይክ አልያዝክም? ከአይሻ መቃም ማይክ አልያዛችሁም? ኦኬ ኡስታዝ፣ እኔ ጥያቄ አለኝም። ለምን አሁን እኮ የተጀመረው ለእኔ ግልጽ አልሆነልኝም። ምን ያህል ፐርሰንቱም ሮንግ እንደሆነ ብታስረዳኝ ከምንም በላይ በጣም ደስ ይለኛል። እንሻአላ ግልጽ ነው ለእኔ። ፐርሰንቱም ደግሞ በጥያቄ ምልክት ላይ ነው ያለው አይደለ? እኔ 50 መሰለኝ፣ እሙ ሙስዓብ ደግሞ 30 ነው አለችን። እና እኛ በመሀል ላይ ዝዮ እስቲ አስረዳን። አይ ነው ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ እኮ እሙ አያ በፊት የተናገርኩት ነው። እኔ የጠየቅኩትም ግምት ነው። እንጂ ፐርሰንቱን እንኳን እንደገና ድጋሚ ፊልም ማየት አለብን ማለት ነው። አሁንም ሌላ ጊዜ መግደል ፐርሰንቱን ለማየት ሌላ 18 ካሴት ነው ለነገሩ። እኔ አረብኛውን ያየው እኔ ፊልሙ ፈልክ አይደለም። በጣም ሰዎች ያወሩ በጣም ሲወራለት የነበረው ፊልም ስለነበር አንዳንድ ዑለማዎች ደግሞ በጣም ኢንካር ሲያደርጉና ሲቆጡ ሰምቼ ምንድነው ይሄ ነገር በያይቻሉ። እና እኔ በበኩሌ ፐርሰንት ልሰጠው አልችልም፣ ምክንያቱም እዛ ውስጥ በጣም ብዙ ውሸቶች አሉ፣ የሌለ ነገር ማለት ነው። ብዙ ውሸቶች አሉ እዛ ውስጥ የሌለ ነገሮች። ስለዚህ እስላን አንቢያዎች ላይ ያላደረጉ የተደረገ ነገር አምጥቶ ማውራት ወይ ደግሞ መናገር ራሱ ትልቅ ስህተት ነው፣ አላህ አይወደውም። እና እኔ በበኩሌ ፐርሰንቱን የበደንብ ያያችሁት እንደገና ድጋሜ ማየት ንያ ያላችሁ ሰዎች ካላችሁ እንደገና ፐርሰንቱን ተነጋገሩበት። በበኩሌ እኔ ፐርሰንቱን እንተናለም፣ ግን እኔ በበኩሌ እንደዚህ አይነት ነገር ላይ ጊዜ ባንጨርስ ጥሩ ይመስለኛል። እኔ ይሄን እንደዚህ አይነት ነገር ለማየት ጊዜ ባንጨርስ ጥሩ ይመስለኛል፣ ምክንያቱም ይሄ ነገር የተሰራበት አላማው ራሱ ሰዎችን ከትክክለኛው ከቁርአንና ከሐቁ ሰዎችን ለማዞር ነው። በዚህ ቢዚ እንድንሆን ማለት ነው። አኒ ትክክለኛ የቁርአንና የሐዲሱን ትተን ወደዚህ እንድንዞር የተደረገበት አላማ ስለሆነ የቁርአንና የሐዲሱን ብንወስደው ጥሩ ይመስለኛል። ሐቅን የሚሰማ ሐቅን የሚቀበል ሐቅን የሚከተል አላህ ያድርገን እያልኩኝ ጥያቄ ያላችሁ መሰለኝ በዚህው ሰናበታችኋለሁ። አቡ መሐመድ ገብቶ አያውቁም እንዴ ዜሮም ላይ? የሉም እንዴ አቡ መሐመድ? ያ ጀማ ሼክ ኢብራሂም ስራጅ አይገቡም እንዴ? አሁን አይገቡም? ኦኬ ተቆጥተው ነው ተከፍቶ ነው በእናንተ የማይከፋ የለም መቼም። አዎ ቢዚ ናቸው እያላችሁ ራሳችሁን አጽናኑ። ቢዚ ናቸው ብላችሁ ራሳችሁን አዝናኑ። ጥሩ ነው፣ አጽናኑ። እንደዚሁ ጥሩ ነው። አዎ ቢዚ ናቸው። ኸይር አተመና ኢንሻአላህ ቢዚ መሆናቸውን እመኛለሁ ከእናንተው ጋር። አረ እኔ የማውቀው ምንም ነገር የለም። እኔ አውቄ ላስደነግጣችሁ ፈልጌ ነው እንጂ እኔ የማውቀው ነገር ምን ነው? በኋላ ደግሞ ኡስታዝ ራሱ እንደዚህ ያለ የሚያውቀው ነገር አለ ማለት ነው። ኡስታዝ የሆነ ነገር ከፍቷችሁ ነው የጠፋችሁ እንዳትሉ። እኔ አውቄ ጭንቅላታቸውን ለመስረቅ ፈልጌ ነው። እንደናንተው ነኝ እኔም አላውቀውም። ግን የሰማሁት እኔም ያው የሆነ ካሴት እየሰሩ የሆነ ፕሮግራም እየሰሩ እንደሆነ አፍሪካ ላይ አፍሪካ ቲቪ ላይ እንደ ሰሩ መሆናቸው ነው የማውቀው። እኔም አላህ በሰላም ያምጣቸው። እሺ ማክፍሪ ሰላም አለይኩም። በሉሽ ማይክ። ኦኬ ማይክ ማይክ። ሰላም አለይኩም። አሁን ይሰማል? ጤና ይሰማል? ኦኬ ኡስታዝ ሙሳ ሰላም አለይኩም። አሁን በተናገርከው ላይ መልስ ሰጠን የመጣሁት ምክንያቱም እኛ ያስከፋ ነው እንኳን ኡስታዝ የለም ሊኖርም አይችልም ኢንሻአላህ እንኳን አቡ መሐመድን እና ስለዚህ መጨረሻ ላይ ባታስተካክለው ሌላ መልስ ሰጠ ነበረ። እኔው ስላስተካከልከው ጀዛኩሙላህ ኸይር። እኛም ናፍቀውናል። እንግዲህ ይሄን ለማለት ነው። ሰላም አለይኩም። ሰላም አለይኩም። እናንተ የሚያስፈራ ወታደር ማላችሁ እንዴ? ማሻአላ አራራራራራራ አላህ ሰተረኛ በጊዜ አስተካከልኩት። ሌላ መልስ ሳላገኝ በል አላህ ይጠብቅሽ ይያልሽ። እንደዚህ ትቆጫለሽ እንዴ? ያ ሳተር ዘን አልማይ ምን ያስተካክየዋል? እማያ ተረፍኩ አይደል? እንደምንም አላህ ተረፈኝ። አልሐምዱሊላህ الذي نجاني مثل ما نجا نبي الله موسى من فرعون نبي الله موسى كفرعون نجا እንዳወጣውኝ والله نجا ወጣኝ ማለት ነው። وإلا بلاكون يوردچ ህታችን ባታስተካክለው ብላ ነበር ወረደችው። طيب ማክፈሪ ሙዕጂዛ ሰጣቸው። ከሰጣቸው ሙዕጂዛ ውስጥ ምንድነው አንዱ የመጀመሪያው በፊት አይተው ነው ነበር ወደ ፍርዓውን ሲላኩ በትራቸው ወደ እባብ የመል ሳ ሙዕጂዛ ሰጣቸው። ከሰጣቸው ሙዕጂዛ ውስጥ ምንድነው አንዱ የመጀመሪያው በፊት አይተው ነው ነበር ወደ ፍርዓውን ሲላኩ በትራቸው ወደ እባብ የመለወጥ እጃቸውን ብረት ብብት ውስጥ አድርገው ሲያወጡ ወደ ንጣት መቀየር የተለያዩ ሙዕጂዛዎችን አላህ Subhanahu Wa Ta'ala ነብይ መሆናቸውና አላህ ዘንድ የተወደዱና የተከበሩ በእውነትም የአላህ ነብይ መሆናቸውን የሚያመላክት ብዙ ተአምራቶችን አላህ ሰጣቸው። ሌላው ተአምር ሙሳና በኒ እስራኤሎች አንድ ላይ ግብጽ ከተማ ላይ ሲኖሩ በበኒ እስራኤል ትልቅ ማነው በፍርዓውንና በፍርዓውን ተከታዮች ትልቅ በደል ታይቶባቸው ወይ ደግሞ ተፈጽሞባቸው ነበር። ከዛ በደል ለመሸሽ ሲባል ወይ ደግሞ ከዛ ለመላቀቅ ሲባል ግብጽ አገርን ለቆ መውጣት ስለነበረባቸው አገሩን ከተማውን ለቀው ሲወጡ ሻም ተብሎ ወደሚታወቀው ሀገር ሲያመሩ መንገድ ላይ ወደ ባህር መሄድ ማን ነው ወደ ሻም መሄጃ መንገድ ላይ ባህር ስላለ ያንን ባህር ለማቋረጥ ስለማይችሉ ሌላ ሙዕጂዛ ደግሞ አላህ አሳያቸው። እሱ ምንድነው ሙዕጂዛ? ባህሩ ወደ የብስ ወይ ደግሞ ወደ ደረቅ ተለወጠ ማለት ነው። ሌላ ሙዕጂዛ ደግሞ ያንን ባህር እነሱ ድርቀቱን አልፈውት ከኋላ የመጣው ፍርዓውንና የፍርዓውን ጭፍራ አንድ ላይ ያሉትን አላህ ፊታቸው ፍለፊታቸው ላይ ሐላካ አደረጋቸው ጨረሳቸው ማለት ነው። እንዳልነው ፍርዓውን ያን ሐላኩ ሲደርስበትና ሲሰምጥ ውሃ ውስጥ ሲገባ እኔ አሚኛለሁ ብሎ ሲናገር አሉ ጅብሪል አለይሂ ሰላም እንደተናገሩት እኔ አሉ ማንንም እንደጠላው ማነው ጅብሪል እንደጠላው ማንንም ጠልቼ አላቅም አሉ። ምክንያቱም አን ረብኩም ለአላ ብሎ ስለተናገረ ለሱ ያለኝ ጥላቻ በጣም ከባድ ነው አሉ። ስለሆነም አሉ ያኔ ውሃው ውስጥ አላህ ሲያሰምጠውና አመንቱ ቢልአማ አንሁ ላ ኢላሃ ኢላ الذي አመነት ቢሂ በኒ እስራኤል ብሎ ሲናገር አሉ ጅብሪል ናቸው ለነቢያችን የሚናገሯቸው ያኔ አፋቸው ውስጥ ማነው አፉ ውስጥ ፍርዓውን አፉ ላይ ድንጋይና አፈርን እጨምር ነበር አሉ። ምክንያቱም አላህ ሱብሓነሁ ወተዓላ ረህመቱ ሰፊ ነውና ያ ረህመት እሱ ላይ እንዳይደርስበት የአላህ ረህመት እንዳይመጣበት እንደዛ አደረገ ነበር ሲሉ ነበር። እና ፍርዓውን ተገደለ ወሃው ውስጥ ሰምጦ እንደ ሞተ ወይ ደግሞ እንደ ተገደለ ሰዎች ይጠራጠሩ ማለት ነው። ሲጠራጠሩ ምንድነው የሚሉት በኒ እስራኤሎች እንዴት ፍርዓውንን የሚያክል ሰው ይሞታል? ያኒ መሞት የሚገባው ሰው አይደለም ለስንት አመት ሲያሰቃየን ቆይቶ እንዲሁም አንረብኩም ለአላ ሲል ቆይቶ እንዲሁም ደግሞ ሰዎች የበላይነት እያሳያቸው ለረጅም ዘመን ሰዎችን ሲያስተዳድራቸው የከረመው ይሄ ታላቅ ንጉስ ይሞታል ብለን አናምንም ውሸት ነው ብሎ ሲጠራጠሩ አላህ ምን አደረገው? አላህ አሰመጠውና ውሃ ውስጥ ገብቶ ውሃ ውስጥ ካሰመጠው በኋላ ሬሳው ውሃው ተፋው ማለት ነው ባህሩ። ምን አለው ጌታ አላህ? فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون. زاري قالوا الله سبحانه وتعالى أنت لسويت كله ملكة تأمر أن نرجع لن አንተን አይተው ሰዎች እንዲመከሩ ማለት ነው። ባንተ ሰዎች እንዲመከሩ እናረጋለን። ምክንያቱም አንተ አዱንያ ላይ ከኔ በስተቀር ሌላ ጌታ የለም ብለህ ስትጽፍር ስትፈክር የነበርከው ሰውዬ ምንም ውስጥ እንዳልነበረክ በጣም እኔ ዘንዳ ቀላል ሰው እንደሆንክ ለማሳየት በውሃ አሰምጣለሁ ወደግሞ በውሃ ውስጥ አስገብቼ አስወጣለሁ እንዲሁም ሬሳህን እስከ ዘላለም ሰዎች እንዳይወደርገዋሉ አላቸውና በለበሰው ልብሱ ያ ጦርነት ሲሄድ የለበሰው ልብሱ ከነ ልብሱ ባህሩ ተፋውና ከላይ ተንሳፈፈ ሰዎች ሁሉ ተመለከቱት በአይናቸው አዩት ማለት ነው። ለምን وان كثيرا من الناس عن اياتنا لغافلون ብዙ ሰዎች እኛን ተአምር ስለማያምኑ ወይ ደግሞ ከተአምራችን ስለተዘናጉ አንተን አይተው እንዲመከሩ እናረጋለን። ለዚህ ነው አረቦች ምን አሉ? በጣም በጣም ደስተኛ ማለት አሉ። ወይ ደግሞ የታደለ ሰው ማለት አሉ የሌላውን አይተው የተመከረ ነው አሉ። ደስተኛ ማለት ሌላው ሰው ላይ የደረሰውን ነገር አይተው የተመከረ ሰው የታደለ እሱ ነው አሉ። በጣም ኺሳራ ውስጥ ያለው ደግሞ ወሽቂዩ من اتعظ بنفسه አሉ። ሸቂይ ማለት ደግሞ ወይ ደግሞ የخسረው ወይ ደግሞ በጣም ትልቅ ኪሳራ ደርሶበታል ተብሎ የሚታወቀው ደግሞ ለሰዎች አላህ ምክር ያደረገው። እስኪ ተመልከቱ እዩት የነን ሰው ይሄን ሰው እኮ አላህ ለሰዎች የምክር ምክንያት አደረገው። አይተው ሰዎች እሱ የሚስራይል ስራ እንዳይስራ አላህ ምልክት አደረገው ብሎ ለሰዎች ሁሉ ምልክት አላህ አደረገው ፍርዓውንን ማለት ነው።